አገኘሁኝ ብዬ አልፈነድቅም፣ አጣሁኝም ብዬ አምልኮ አልተውም። መዳኔ ይበቃኛል ለምስጋና፣ የእግዚአብሔር ልጅነት አለኝና። መዳኔ ይበቃኛል ለምስጋና፣ የእግዚአብሔር ልጅነት አለኝና። የደንጋቴ ነገር ከሞት መዳኔ፣ ጌታዬን ለማመስገን በቂ ነው ለኔ። ጠላቴው ይፈር አላማርር፣ ብሞትም ያድነኛል እግዚአብሔር። አልተውም ጌታዬን ማመስገን፣ አልተውም ወጀቡ ቢበዛ፣ አልተውም እንደውም ልጨምር፣ አልተውም ምስጋናዬን ላፍሳ። አልተውም ጌታዬን ማመስገን፣ አልተውም ወጀቡ ቢበዛ፣ አልተውም እንደውም ልጨምር፣ አልተውም ምስጋናዬን ላፍሳ። ሰጠኝን መልሶ ቢወስድብኝ፣ እግዚአብሔር ሰጠ እግዚአብሔር ነሳ፣ ስሙ ይባረክልኝ አምልኮ ላንሳ። አልተውም ጌታዬን ማመስገን፣ አልተውም ወጀቡ ቢበዛ፣ አልተውም እንደውም ልጨምር፣ አልተውም ምስጋናዬን ላፍሳ። አልተውም ጌታዬን ማመስገን፣ አልተውም ወጀቡ ቢበዛ፣ አልተውም እንደውም ልጨምር፣ አልተውም ምስጋናዬን ላፍሳ። ለኔ ሁልጊዜ ማመስገን ደስ ይበላቸው እልል ይበሉ በላይ በሰማይ ቤት አለ ቢሉ፣ ደስ ይበላቸው እልል ይበሉ። የምን አሰብ ነው ጌታ አለኝ የምን መጨነቅ ጌታ አለኝ ችግሬና ላይ ጌታ አለኝ የሰማይ ጌታ አለኝ የምን አዘን ነው ጌታ አለኝ የምን መጨነቅ ጌታ አለኝ ችግሬና ላይ ጌታ አለኝ መኖሪያ የሰማይ ጌታ አለኝ በላይ በሰማይ ቤት አለ ቢሉ ደስ ይበላቸው እልል ይበሉ በላይ በሰማይ ቤት አለ ቢሉ ደስ ይበላቸው እልል ይበሉ። የምን አዘን ነው ጌታ አለኝ የምን መጨነቅ ጌታ አለኝ ችግሬና ላይ ጌታ አለኝ መኖሪያ የሰማይ ጌታ አለኝ። የምን አዘን ነው ጌታ አለኝ የምን መጨነቅ ጌታ አለኝ ችግሬና ላይ ጌታ አለኝ መኖሪያ የሰማይ ጌታ አለኝ።